ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል? ሰላምታችን ከያላችሁበት ድረሳችሁ ይያል። ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈነ በልባል የሬዲዮ ፕሮግራም ነው። ከኤቴኝ በልሎ በርዛፊ ከከሎ አላሽንኩረገና መይሰርገና ዋቲዮ መረቱ ፈረዶ ሂሚም ሲቱ ኮርማ ጎቤ በሮዱ ወሪዋሬ ሌዱ ያጅሩ ብዬ ኦርማ ሙካችታና ሞርማ አከሚኖብሴ ቱራይ ዋገዮ ሙዳ ፉራ አደቶ አይዮ አባኮ አብዮ ወለየናም በዮ ስተንሂ ማያ ዋከዮ አደቶ አይዮ አባኮ አብዮ ወለየናም በዮ ስተንሂ ማያ ዋከዮ ያጅሩ ቢዬ ወርማ ጂታና ሞርማ አከሚን ኦብሴትራይ ወቂዮ ሙዳፍራ gafi ganjirada wamburu arranyada ipsede dulumus nabasehiyom gafi ganjirada wamburu arranyada ipsede dulumus nabasehiyom ya jirubi ya orma ukachitana morma akamin obsetra akayo mudafra halkan guyade kuno bakatute ubeñu nafnehe sunde dise behe halkan guyade kuno bakatute ubeñu nafnehe ya jirubi ya orma mukachitana morma akamin obsetrai wakayo mudafra ke hogam na de man sapta karma ሰላም ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል ዛሬ ተወዳጁን ድምጻዊ አሊ ኤልሞኒ ይቀርብ ያለው በዚህ በጀመርነው ዜማው ቆይታ እናርግና እንግዳይን በድጋሚ ይቀርባለሁ መልካም ቆይታ ድምጻዩ ጀቤሳ ጀቤሳ አዳ ኬኛ እያለን ያቀነቀነው ባህል ማንነትን ስለሚገልጽ ማለት ነው ቋንቋ ባህል ያንደ ህብሄር መገለጫነቱን በትልቅ ቦታ ወይም ምሁሮች ይቀበሉታል እንግዳዬ ለቃለ መጠይቁ ፍቃደኛ ሆነ ስለቀረብክ አርቲስት ኤልሞ አሊ በሰይፈ ነበልባል ሬዲዮን ዝግጅት ከፈለና እንዲሁም ባድማጮች ስም ከልብ አመሰግናለሁ ገለጮማ ሬዲዮ ሰይፈ ነበልባል አጥሩ ከሰኒፍ ለተጠቀቀ ተንሽ መልካም እንግዲህ ኤልሞ አሊ መጀመሪያ የሰማሁት ዘፈን ጀቤሳ ጀቤሳ አዳ ከሰኒ ይያልከን ያቀነቀንከው እስኪ በደምጽ ታሰማኝ ይሆን ጀቤሳ ጀቤሳ አዳ ከኛ ጅረኛ ከንኬ ከንቲ ልሽቱ አድኛ ረቲ ሲቲን በገምቱ አዳ ጀቤሲ ቢኩም ቴንቱ ወይቱ ወይቱ ገመች ጅሩ ቴኛ ጀበሻ ጀበሻ ጀበሻ ጀበሻ ጀበሻ ጀበሻ ጀበሻ ጀበሻ jirenya kanke kansimulistu adnya rati sitimbe kamtu ada jabesi bikumadentu waitu waidungamachu jirutenya elle shaguyena dasabkenya jabesa jabesa jabesa datenya jabesa jabesa jabesa datenya ዋው በጣም ቆንጆ ዜማ ነው ኤልሞ አሊ ኤልሞ አሊ እንግዲህ የት ተወለድክ የትስ ተማርክ እስኪ ለአድማጮች ግለጽልኝ ያው ልጅ ያፈጆልማ ጋየሮዴና ወደ ስናደጁት ቢትዋል ተለጥ ሀርማያዳ ማን ጀሮ ኮምፕሊንት ይያቁዳለማ ጉዳፍሪ አጭቴነ እድቀኝው ጋ በኖኒ ነምበረት መጥራሳስ አደስ ክፍል ያፉን ይለበረት እሺን ይያገለማ ወረበ የሱምቦታ ጂንጋ ዲነቹዳ አናጆሌቲን በይ ይራ መልካም የዓለማ ልጅ ነህ ማለት ነው ኤልሞ እስኪ ወደ ሙዚቃው ህይወት እንዴት ገባ ሙዚቃ ጆልማ ደለቤ አናዛይማ ወደ ከኝራቴ አነራቴ ጀነቲካሊ umara muzika ni fada dai umma kiyara aja wanniki umma mannati du feyechu ndendera jala la muzika ra kabura aga matti yeros no dajal kame jala titi ya hagan kabdu muzika daf kanaf umma man wallenu genetically igavi yekesa fakati kanaf nama jala njala dancer ሙዚቃውን በጣም ተወደዋለህ ከእንግዲህ ከቤተሰብ የጀመረው ነው ያልከው ምናልባት ያንተን ሙያ የተከተለ የቀደመ ሰው ይኖር ይሆን? ነኝ ነድረሽል ቦጋ ወጣከኝ ከሻጅራቱ መለጠሽት ነኝ በከኔ ፕሮፌሽናሊ ኦጂዳን ጆኒ ወደንጅሩ አሞ አና አና ጎዴሞ ጆልንቲ የለኝ ከሰውት ሰርቲቹ ኤልሞ እንግዲህ እስኪ በትምህርት ቤት ምናልባት ተሳተፋለህ የሙዚቃ ክበ ምናምን ካለ እንደው ዘፈነክ ታቃለህ ከዚህ ዘፈን ከሆነ ሲመጀመሪያውን ታስተውሰዋለህ እንደው ተማሪ ሆነ ያ ና ጃይማ ስርበጋፋ ጆሌ ወናካ ካንን ትረስር ገኒ ያደሉ ኢልል ሩማና tamallam burtukana eina bazibiba burkuntu karahana burkuntu karahana sirbakala jonga ga bajolle daima kitane ya tatta kan sirbin sobote aha ba timirtibet batimirtibet yalle yaqanakan kaw malatno ba high school manamen deraja lay no high school lenki ያ ፈማደርከ ይሁሉማ ዳይማ መድረሳ ስንዴማ መድረሳው ጋንጁ ስኩልማ አሞ ፋሚሊ ዛቴ ወጥራብያ ትራ ሽርብኩ አይቲ ኩወራ ዘማነ ስንቲ ዝወልኖ በከማዳ ካናፋ ካባቹ ደንዴቹ ያለሳው ነው ሙዚቃ ዳፍቻ ለከቡጭቻ መልካም ኤልሙአሊ እንግዲህ አንተ ከልጅነት ጀምሮ በውስጥ አድጎ ዛሬ ያለህበት ደረጃ ደርሰሃል ለመጀመሪያ ጊዜ ከሙያተኛ ጋር ተገናኝተህ ስራህን የሰራኸው ዜማ የመጀመሪያ ዘፈንህ እንደው የትኛው ይሆን ሲፕኒ ዱራ ሙዚቃ አንጀል ከበሽር ቦታ ሽርቦቶ ተወልሶ ተገኛ ወራ ለጀንዲታን ሽርበሳኒ ካልሽርቦ አልብራ ሽርቦቶ ሳኒ ቲም ተገፈቹ ተወይ ሽርበኒን ቱራ ሃርሞኒካ ዳን ተበደ ሽርበሶኒ ሽርባ አልብራ ቲጀቹታ እስኪ ታሰማኝ እንደው እስኪ በደምጽ Okay, ኮላማም ትጋጥንም ተተበቻት ለይቱላ ይሳንከይ ሰማይን ተኩሲያለች አሸቲ ይሶጂ ፍቅራውት ካንንጎሩን ካቦ ስርባ ያጂኒ ያጂኒ ያጂኒ ያጂኒ ያጂኒ ያጂኒ ነማምበታ ማለከነይ ያጣ ማለከነይ ያጣ ስላሲኒን በዳ ስርበጆ ካና ገሩ ሰልፈከና ጋማት ሊዋን ጀለብ ጀች ማንጋጂ ሜቢ ቢያሶን ዳፋነንጂ ከነተው ደጉልኝ ማላ ከልሳ ጋር ስርቦቲን ታበቱ ካንሳቲ ፍከና ይሰቦት ይችሮ ሰንቲ ሃርሞኒካ ዳ አንድ እኔ የሰማሁት አለ እውነት ይሆን እንዴ ኤልሞ በሃይ ስኩል ደረጃ አንድ አፍቅሮ በጣም ያፈቀራት ልጅ እንቢ ስላለችው የሚያቀነቀነው ዘፈን ነበር ይባላል ምን ነው የትኛው ዘፈን ይሆን ኤልሞ እንዴትስ ሆነ ያ ነገር እስኪ ንገረን እስኪ ማለት ተመረደኝ ነገር ሃይ ስኩል ይያለህ አፍቅረህ እንደነበረ ሰምቻለሁ ከያፈቅርካት ልጅ እንዳላገኘህና የምታቀነቅነው ዜማ እንደነበረ አንድ ሰው አጫውቶኛል ምን ያህል እውነት ይሆን ይሄ አኑ ይወጣ ዲባድ ወደ ብቻ ራስ ትንትጂ ነው ሰኒ ሽርባ ባ ሸፍ ሮቴ አና ኢዛም ቢያ በፋጅ ቡጅ ዲዮቴ ማለ ሰኒ ነጭት ከሽቲ ጃረቲ ጋ ጆሉም ማጣ ወን ጃለተ ንመጭቲ እህ ጃረ ለቀልፒ ዳን ጆሉም ማን ጃረቲ ታበም ትንጮ ተከብቲ ሳጃኒ እህ ሃሶ ማጆሌ ንጅራምቲ ጋ ፈጆሌ ታይማ አረሰዋ ተመለ ተሰጥቲ ቀልቢ ዳወኒን አንይ ፈሪጃል ጥንጭሩ እስኪ ዘፈን ያወጣህላት እንዳለች ነገርኸኛል አሁን እስኪ የዘፈንክላ ዘፈን እንደው ምን አይነት ዘፈን ይሆን ማንስ ትሆን እንደው ያ አድማ ወራቲ ጃለ ለገልቴ ጅሪኝ ለምኩ ወጂ ጅራቹ ረቲ ሰዶፊ ቀናኒ ወሊን ደበሱ ዳፍ ጅረኛ ፍልጥራ ወሊን ትበጭ በውላፍ የግመ ልቡ ነው የሚፈረካና ይፈንፍ ተበይሱ ለማብራት ለጀበይሱ ዳፍ አከሽት ሲርባ አና ግራን ቀቡ አንጆ የጹ እስኪ ዘፈና አላይ ማኔቲቭ ካን ተበጠጨሮ የታደለች ነች እስኪ ያንጎራጉሮ ስሟንም ትገልጽልናል እንደው ዘፈኑ ምን ይሆን እስኪ አታሰማን ለአድማጭ አድማጮች ጓግቶ እየጠበቁ ነው ያሉት ኦኬ ሽርብሻ ከነጃ ana birankabu wa hundaf simale dawanti yesuma goitan sinafale tanatu rabuda atina fuale akawalinganne wa dawali galle wajin hajiranu ዋው እንግዲህ መታደል ነው ፍቅረን በዜማ መግለጽ መቻል ኤልሞ እንግዲህ ቀደም እንደገለጽከው ዘፈኖችን የአሊግራ ስትጫወት ነበር በተለያየ መድረክ ላይ ያንተ የመጀመሪያ ስራ የመጀመሪያው ካሴት ህንዶ ታውቆ ይሆን ተዜማውን ተዘፍንልኝ ይሆን ያ ያን እዛ ምንት ልጅ ቡቲኬሳ እስልቢ ካሊን ድረ ተበደ ባንታም እስኪ የመጀመሪያ ዜማ ሀ ያ ንስርባ ስርቢን እንድረ ተበደ ድዋት ብቻ ዳፍ አውቂ ዳፍ ይቻለ ለሰባት ይፊ ከነዋኒን ቀቡፍ ስርባ ስርባ ሰባ ፋርሱ ስርባ ሰባቶሉ ስርባ ለማከና ለማፈቀይሶ የሮሱን ትጋኸኝ በራ ወከሰገል ተባተኝ ሰጥቲ ትሰርበይቾ ስርቤ ዱሪስ ኦሮሞዳ አራስ ኦሮሞማ መቃም የሻንታኒ አከንቲስ ጂረማንጃሊቾ እስኪ በዜማ በለው ባንጆ በዜማ በዜማ Duri soro moda, arras oro muma, arras oro muma, makame shantane, sakamin jijirama, sakamin jijirama. Onne ba Afrika, onde ga faisi, jirachum kanturte, barakum sheni asi, barakum sheni. Duri soro moda, arras oromuma arras oromuma makane shantane sakeminjijirama sakeminjijirama nusaba gudada kankilitin kapne dipiti makan kabnu ilisuma tabne kasaj malikam eski bazema qoita anark eski bazema karanjabatu namusorata karanjabatu namusorata sabab sablemi ndabatata ya bieto Ya yo durayti dasabuma Ya fieto rubia Ya yo durayti dasabuma Bienvenida mami bienvenida Se je t'adorerai ዜማዎች እጅግ የሚያምሩ ናቸው አንድ አድማጭ ከዚህ በፊት ያንተን ዜማ አቅርቤ ነበርና ለፋራኑ ካሳ ያ ኢልማን ኦሮሞ የሚለውን ዘፈን በተደጋጋሚ እናቀርበው ነበርና ይሄ ልጅ የነጻነት አምባሳደር መባል አለበት ብለውኝ ነበር በዚያ አጋጣሚ ያ አድማጭን መልእክት ላቀርብልህ ላድርስ መልካም ኤልሞ እንግዲህ ሙዚቃ በስንት ዓመተ ምህረት ጀመርክ እስኪ ኤልሞ በረኩም ተኮፊ አልቦም ከየቀንዱራ ሙዚቃ ከኔን ኮምፖዝ ወዲጋ ጊታራ አመጭንደ ሙዚቃ ወጨ ኮማፊ በሰገኒ ፊ ሰጥተኝ ፊ ያጥርባተኝ ሰጥተኝ ስለዚህ ያልቦም ነው ከየቀንዱራ ከኔን አመጭንደ እንግዲህ ያው አመቼ አርቲስቶች ገንዘብ ነገር ላይ ትንሽ ችግር አለባችሁ ስለ ገንዘብ ሲነሳ ተደነግጣላችሁ ስንት ሻት ከሆነ እስኪ አይዞ አኔ ወንኒ ያ ዮ ተሄ ስለ የሮ ስምት ጋር ተጣጣን ይፊ ሰጥይቱ ካነን ጆ ናማለው ወሰቲ ምንማን ቀልቢ ዳዋን ከና ሰሙ ከሻ ጋር ekana ruti awan ki yari tin namade mai suwan inteng yon den de sala hori ka bate manufacturer ge se tin atun me se fret tin maira kenna agarte hori male chokoti no man akade ge foto de chot masun ala jumu fi qabso sala jistu fi nita moru ma ke se jilo sumu de chisu da yon den de ne hori ge bate የሮቴ ራዳ ስለከስቲ ከነ ትሬ አይ እንግዲህ አድማጮች ልብ ይበሉልኝ እንግዲህ አልሸጥኩም በነጻ ያደርኩ ነበር ያልከን ያለው እ ያው ዋጋው ተመኑን ዋጋውን እንዳይጠየቅ ነው መሰለኝ ወይስ እንዴት ነው ትክክለኛው በኦሮሞ አርቲስቶች ወይም በኦሮሞ ህዝብ ላይ በሚደርሰውን አፈና የዛን ጊዜ ሙያችሁንም ወይም ደውዝ ስራችሁ ሊደመጥ ስላልቻለ ህዝቡን ለማነቃቃት ይሆንም ሰጠው ሳንግራ ደብሬ ግዜ ተከኒ ያደጋ በረጉን ተቆፊ ፈሰልሊፊ ሰደተኒፊ ተከራ ገተተኒ ሰዲ አልቦም ተቆም ባሴ ጅዳ ሶኒ ጅራ ሶዳ ረቢያ ሪያድ መላላ ሪያዲ አልቦም ተቆም ባሴ አልቦም ንሶ ታሙጋ ሙዚቃ ይፈጽ ያለተ ያላ ሳቲ ፊ ሃለ ከሶተኛ ሃለ ነመከኛ ሃለ ኒታ መሁመት ኦሮሞ ቻላ ምንሽን ለተገፈቹ ዘልቀበይ ፍስራንቲ ወይ ተቆ ሳይነት ለተቆ ማንተና ቶሮንቶ ለጅራ ካሴታ ፎዴቲ ካሴታ ሶንከኔሲ ያተት ያተት ዲና ኦኬ ምገርም ከስቲ ቢያን ለከኛተት ያተት ናንጀቹ መልካም እንግዲህ አሊ እንግዲህ ወደ ራስ እንግዲህ ህይወት እየገባን ያለ ነው እንግዲህ ቀደም ስትገልጽ ለባለቤትህም ዘፈን ዘፍነሃል ልጆች እንዳለ ገልጸሃል እንግዲህ ልጠይቅ ነው እንግዲህ ቀድሚያ እንዴት ተዋወቃችሁ ይሄን ትገልጽልናል ደ ያ በቀጥማ ከሰኑ ጅሩ ጀቡቲ አንዴስሩ ቢጂዳ ሲኒ ሰጭርቲ ወደ ስደት ያዋዳል ማለት ነው አባረም እዱ ወል ጃለቺ ሱራቲ ያምኒ ሆጋን ቀብኔ ፊ ሆጋ ቀባቴ ምርገር ከቴ ፊ ሆጋ ረኮ ከሰጅሩ ኡማን ነማ ሰሙጋ ወልደብቲ ያምኒ ረኮ ከሰቲ ቢጋድ ቦቹዳፍ ala wal janata wanini akasitta daba fachu dende fiegan biyarabati ko america tanteshi dene harean rakole nana daba africa tanteshi isto namne rpg biya kabe chirinya dabe kalaga dabe walitus kate ujinjrato akkanati hale jiru tanagamade dabarsa biya tan kamburu soya le kan marati bakjirato ammo warra qabat chala warro ri kabu chala isantu ኑረገመቹ ጋባ አነሶን ታነጋ ወደስላ ተጉራ ጅቡቲ ጅቡቲ የተጀመረ ፍቅር ለትዳር በቃ ያ ዛፍሞሽን ራይን ጀልከበቹ ለጅሪኛ ኪያ ሲወጂ ማኖሩ አቹማን ወሊንካኔ አንብያራ ዴኔ ሱሞዴ ሲሲቺ ባሴቹ ሰንት ልጆች አሉ ሄልሞ አማጋ ወዲገለ ዮኒ እንጂ ሰገሊ 9 ልጆች ያ እንዴ ነው ነገሩ ወዲገለ ያት ሰገሊ ስማቸውን እስኪ ንገረኝ ካምባንት የልጆችህን ማን አልካቸው አስከ ጆልንቲ የማጋኒ ሳኒ ወንዶሳ ለንሳ ኢፕሳ ዮባ ቢፍቱ ጀሚላ ኦፕሽን ሰብሪና የተከሞ ዲራላማ ጋር ቢሆን ከነከይሳ ኩመተፋፋ እንደው ቢጅሉሶ ለዲ ወራዳ ወንደው ማላ እንግዲህ ኤልሞ አሁንስ ሌላ የሞለድ ሐሳብ አለ 9 ልጅ አለ ምናልባት የኦሮሞን ህዝብ ብዛት የህዝብ ብዛት ለመጨመር ከሆነ የኦሮሞን ህዝብ ቁጥር እንዴት ነው ሰነ ማጋ ጉዶኒ ነኝ ከቴሌፎን ጀጥ የማንተና አሲንጌ ኩን ዘብዲ ወረፋ ሄዳ ከመሻና ጎዶ ወረፋ ባሳኔ ያተቴ ሰባውጭቱ ዱአይ ዲግቶ ወነን ጎዶፍታና አሞዋስ ያጂያኒ አመለ ጀባዳ I'm still picking it to be a Ramiza. Motivating or a candy case, Hankabu, Kanamajiru Kanan, per se, but in the matter. የአባታቸውን መስመር የያዙ ልጆች ይኖሩ ይሆን? ልጆች ያንተን ሙያ ያደንቁልሃል የሚዘፍኑ አሉ? ባለቤትህስ እንደው ስራህን እንዴት ነው የምታየው? ያ ሁነሙቱ ጋዋን ወጂረቲ የጻፉ ዋን ሰባላል ጊዜ ወኔ ሙዚቃ ተነባላል ቱ ዮ አማ አዲስ ፍጥረት ጅረን ወለ gafa dura jalqabne sun so madoromo walitti hidaawan taateef namni kun fiil waan godhuuf waan jin waan kun waan aadaa waan sabaa waan ormummaa waan calaqqisu irratti gammachuu guddoodha ana qofaa miti faamiliin tiyya hundi itti qaban jechuun ijoollee tiyyatti illee dabree. መልካም እንግዲህ ኤልሞ እንደምታወቀው በዚህ በአገራችን ወላጆች ልጆቻቸው ዘፋኝ ሲሆኑ ወን ሲሆን የሚበሳጩ እንዳሉ እናቃለን። ያንተ ቤተሰቦች ስራህን እንደው ይደግፉህ ነበር ወይስ ችግርን ነበር? እዱጋዳ ለምን ሙዚቃ ተበትሮ ልጅ ፕሮብሌም ታባ ፕሮብሌም ንሳ ከዚህ ኦፕሬተር አርባማ ሸሚቱ ጅራ ዲሙራቱ ጅራ ዲሌትኮ አቴንሽን አከኒ ደግሞሽ ነጅስቲ አትዋን ዳቦ ራኮን ከመጅርቱ ወኒ ሙማታቲ ፊጋ ወኒ ኩንፋፊ ወልደባ አንየሮስ አንግሬ ተካ ኢንተርቪው ሮካን ሐሰው ዝቁረቲ ተልቲ የለና ሶቴት ሙጅርቲ ሙዚቃ ፈተለንዴጎ ጋፋ ጆልማ ጋ ሸርከተ ቢሱ ካንሰል ቦል ኢንቬንቲሱ ቻኒስ አንጋንድ ልንተካ ኢንቨስቲሳ ካነረ ደብረ አቴንሽና አከበርባች ሱቲኑ ፍንከኒ ነጀቴቲ ኮማቴቹ ጋ ሲቲ አቴንሽና ከኑ ዳቦንሱ ኒ ሞቻ ዳዳቲ ጅማ ሰባ ሪዮካን አዋሳ ናናዋን እንጭቱ ገት ቺና ዳጥቹ ታን ካፋስፖርቱ ያን ተጣዋሽን ከነብ ተጣጣን ታብተ ሲያሪ ለጥተ ኢቱን ኢዱኬሽን ስቴማ ተበይቹ ለሮዝነቲ አከስቲ ጋ ላፍኒ ንጅራ ፋሚሊ ቫሊዩን ንጅራቹ በትይገሩ አከስቲ ጋ ወነመቱራ ወልታውን ንጅርቻኒ ስፖቲኒን ጎዴ እንደማምቱ አሞ ከቼ ፋሚሊ ያ ዋን ወራረት ዋን ፋሚሊ ይላል ጂሴ ኦልዌይስ የከበጂ አፍጃ አይደለም ታዳን ከባፊ ይሻለ ዘን ኢንተርካም ፈን ነው ጋን ይሻለ ይችላል ኢንተርካም ፈን ከረግራት ይችላል። መልካም እንግዲህ ያው መልእክቱ ይድረሳቸው እንደሚወልዳችሁ እንደሚያከብራችሁ ከተዳሩ ከቤቱ በስተቀረ የሙያውንም እንድታግዙት መልእክቱን ያስተላልፈ ይገኛል። ኤልሞ እስኪ በዚህ ዜማ ቆይታ እናደርግ። አመጀመሪያ አንተ እስኪ በድምጽ እንድታንጎራጉርልኝ ጠይቃለሁ። መጀመሪያ ላሰማህና እንትንላለሁ። እስኪ በደምጽ ፈለው ያ ዲንን ከነዱ ቱሪስቴ አማ አከብሊ ሶም ንፈደንጎን ኩማ ጀልፍኔ ዮቴን ያከብ ሶበማ አማስ ለቦሙ ዳፍቴኔ ቹካ ዮሶን ንገዴ Thank you. ኤልሞ አንዴ ገለስከው ነገር አለ የመቶ አመት ታሪክ ያስተማረን አለ ጣላስ ወዳጅ ሊሆን አይችልም ይያልከን ያቀነቀንከው እስኪ ወሰነን ወደ በኋላ እመለስበታለሁ ኤልሞ እንዴት ከሀገር ልትወጣ ቻልክ እንዴት ተሰደድክ ለምንስ ተሰደድክ ነርና ለቢዋን ለካገር ልትሰደድ የቻልክበት ምክንያት ምንድነው ያ ጋቦኒ ጋፈ ጆሉ ማሱም ክትቢ ያባኔ ወንሳ ወሄዱዳ ትሬዳን ጅራ ትሬዳዋ ፈናኒ ጅቡቲ ንደቀወን ልፋ የሮሱም ወኒ ኦሮሞ ኩኒሽ አከጀባዳ ከነመሌ አኒ ዳይማ ወሊ ክቴ ሙረቲ ወሚን ክያብላ ለመቁላፍሩ ወመከሲቲ ሶ አቁመ ተሳቲም ከ ጅቡቲ ሸኔ ልቹዳ አሞ ሶን ሸኒ ዱራ ምን ያጣ አና ፍጁሌ ዲዮ ተንኪያ ንግስቲን ለማከከብቴ ነማ ይዱረቲ ኢጄ ፈቴ አቦ ማፈለ ጆሊሌ ተጠራ ጆሊቲ ትኮን ቤንቲን ጆሮዳ ኪታ ድሮኒ ኢሳን ከንሳ ያኔ ቪዲዮ ተካ ወደሪ ደምራ ተኩይሮ ሶይቲ ዲዮ ተኪያ ጂን አኒሮ ሶን ተርቲባን ወንቲ ኦሮሞ ማቲ ፎኒ ኩሊሌ ናፍንገለ ይያሱን እንደመከየቹ ይያሱን ፎጋት ማሊ ከደሚ ኦሮሞ ኦሮሞ ዳጃን ይችላ ዲስ ኦሮሞ ዳቲሴን ዲሴን ዲሴን አንዳቤ ኦቁ ኦሮሞ ዲንምይታ ከኔ ትቤ አማው ጫጆ ለገይሳ ትከሻናና ወድከኛ ጅንጅረኒ ዮጋ ብርባገኒ ትደመለ ባንክ ያራማያዳ የአከስቲ ነምቲቺ ዋንስ ላገርከ ለማዲጉይቴ አቁመ ተሳቲ ጆሌቴሳ ለገለክ ሰኒ ውያሱን ቀልቤት የፈንሰታ እጭው ለዋ ኖርሞ ተናን ውያሱን ወደሞ ቁማካናኑ ነምኒ ደሙ አቲ ሶሮሞ ዳውጋን ጅረጎ የሮሰን ትጋሃዲ ናሞማ ኩን ገራገሩ ማንኩ ቡጀች አንኮቱ ካንጋላ ካንወኒ ጃኒ መካተታን ባሰኒ ዲኮኒ ኢሳሱኒ ዳኒ ኮቱ ዳጄ እንጂ ቹናምቻ ኦሮሞ ምቲ ወንነዲ አከሲት የረካኒ ዳኒ አንነገለከ ሸንጀቹ የቦዳ ኢንቱርሬቲ ቺሃላ መሰዲዮን ታኔ ጀሙቲ ጀሙቲ እንደከ ጀሙቲ ታንዴ ቢነጩ ጀሙቲ ጋንደጎ ኦሮሞ ኮሚኒቲ ከብቲ አሶሳ ማከብቲ ከቶሊክ ከብቲ አቺ ከይሰቲ መንበረ ተይሽ አቺ ራንጀል ከበጭ ባራኩን ተኮፊ ዲፓሰለ ዲፊቶን ባተኒ አፈተባተ ሚሽን ባለ ከሲቲቹራ አቺ ማይ ጀል ከመጭ ከላዋን ከብሶቲ ፊማሉማ ይያተች መቦታን ታሬጭ አሃ እንግዲህ እዚህ ጋር ስትጠቅስ የሰማው ኤልሞ በልጅነትህ በርካታ የኦሮሞ ልጆች በኦሮሞነታቸው ሲታሰሩ አየህ አንተም በጊዛን ጊዜ የኦሮሞነት ምንም ነገር አልተረዳህም አታቆም ነበር ከዛ ሰዓት ጀምሮ ምን የኦሮሞ ህዝብ በደል እንዳለበት ተረዳህ ማነትህንም አወቅ ኤልሞ ዛሬስ በርካታ የኦሮሞ ልጆች በእስር እንደየተንገላቱ እንዳለ ታቃለህ የኦሮሞ ህዝብ ችግር እንዴት ይፈታል ብለህ ታስባለህ ኤልሞ? እሰሩ እንግልቱ እንዲቆም የኦሮሞ ህዝብ ጥያቄ እንዴት ሊመለስ ይችላል? ቤቢ ንርጊ ተላናማ ኢምፓየር ተጣሱ ከሰቲ ከይሳፉ ከኦሮሞ ኦሮሞ ማኔታ ጉቴ ካኔ ዳንቴ ካንቱ ሞንቴ ካን ለቺ ሳኒ ዛካሰኒ kan biya ba sane ajerun kun ni ka samale mun ta gomsi su wa dubba churaf da ba te ona le fit arai ona le su mani oromo ni da ma gudarra jida e ni da kai sabute ani sa kana mata koti ilale gadda tawullin na magdi sisa amma oromo falmatte mirga si tiftabatte tikkaafi guddan yo walmatti dhaabbate qofa rakkoo fi xaxama kana keessaa ba'uu danda'a yanga dandeenyu nama ummata oromooti walaba tahee dhaabbatee ummata oromooti fal cinaa dhaabbachuun deeggaruun falmaatti cimsuun ቀደም ካነሳሁት ያ ወዳነሳሁት ጥያቄ እስኪ ልመልስ አንተ ካንተ ዘፈለይ ነው የሰማሁት የመቶ አመት ባርነት ያስተማረናል ጣላት ወዳጅ ላይ ሆን መዛመዱ ዋጋ የለውም እንደዛ ነገር ነው ይያልክ ያለው ምንድነው ምን ለማለት ፈልገህ ነው ዘፈኑስ መነሻው ምን ምን ተሞርክዘ ነው ይሄን ዘፈን ለዘፈን ይቻልከው ገብሩማም በረዲባ dabarte tunammo hara yamakte barakum to kobi sagalteni to kotti kuda sagalteni to kotti gafa motumman che onsad ke sentuson nirgidana namaye gamuje churati namni wadin tare wanso swadu fejecha yero sun kelsa anis ji ajaha ji asadde duran sirba kana basaychu nenim basefis akana magalutti yo abban wan safal mate kofa bisa gal mangu dende mirka sadi sei chiso chu dende kana af gabrum mam bar dibas un dabarte tamad uftutun irham tu zati kana af amman ijan ijegat lati kaptun tihe fanne dalle wan ke nilati falline falma gone e jabachu da ifram fachun kamno ዋንጆ ዋታናፊን ሰቦሰን ሰቡ ደንዴ ዜማው እሱ ነው እስኪ እናድምጠውና ወደ ሌላ ጥያቄ ያመራለሁ እስኪ ነጻነት እንድናገኝ አይፈልጉም ዝም ብለን بنቀመጥ ዛሬም ሊጋልቡን እነሱ ዝግጆች ናቸው የሚል ነው ያቀነቀን ካለው በዚህ ላይ አንድ ትናንትና ያነበብኩት ነገር አለ ኤልሞ ዶክተር ፍቅሬ ቶሎሳ የሚባሉ አንድ ጸሐፊ የጻፉታል የኦሮሞ ህዝብ ቋንቋ የባዕድ ቋንቋ ላቲን ስለሆነ ለኦሮሞ ህዝብ አይጠቅመውም የአማርኛ ቋንቋ የኦሮሞ ህዝብን በዛች ሀገር ውስጥ ያሉትን ህዝቦች ይጠቅማል የሚል ጽሑፍ ጽፈዋል ሌላው ደግሞ ምንድነው የዓለምን ታሪክ ኢትዮጵያ ላይ እንደተፈጸመ አድርገው ዝብርቅርቅ ያለ ጽሑፍ ነው በነገራችን የጻፉ ግራም ያጋባ ነው ሙሩ ተብዬ ጻፉትና አሁን የኦሮሞ ህዝብ ቋንቋ ከውጭ የመጣ ነው የኦሮሞ ህዝብስ እንደው የራሱ ማንነት ወይም የራሱ ባህል ቋንቋ የለው ማለት ይሆን ኤልሞ እንዴት ታያለህ አንተ nama kana ka tor ku fiste sababalla la fa afrika ratti abba biya sena maretu afrika osontane adunya tanandimu dendeisu wala la bakai warga apa Afrika kan rati serna serna dadah timbul umaman jirinya nama ima nama usun tane bishan rajar kabe mukafi takara file serna sera sera bahasa di akati jirato akati tajajilatu akati waltalu kanggo jirato koi cuti apa Afrika kan rati kanaf warri wana kana botukun botukwana kana barreise wanni botu sena tani barreisan sila sena motoromo kana kabatani sanna sanna gada kana fifis kasani godatani ifin kani de no ni arrantana gafni afrika suni miti biki durat lem padate ti gamachu ta fi chara la wuti jirati kana fan jara suni fuwani ni damu ifbode de biati if case de biati sena gaf afrika tertiban baratan jan በእውነት ዶክተር ፍቅሬ ቶሎሳን ከዚህ በፊት እኔ ራሴ ኢሜል አድርጌላቸው እድሉን እንድልሰጣቸው እንደምችል ላናገራቸው እንደምፈልግ ገልጬላቸው ነበር። ዛሬም በድጋሚ ጥሪ እናስተላልፋለሁ። ዶክተር ፍቅሬ ቶሎሳ ሴፍሬዶን ተበሩ ክፍት ነው ሊያስተናግዶት ዝግጁ ነው። በታሪክ ላይም ሆነ በሌላውም ነገር ላይ ልንወያይ እንችላለን። እንግዲህ ኤልሞ እስኪ ወደ ኋላ ለመለስህ ኤልሞ አሊ ሙዚቃ ግጥም ትገጥማለህ ዜማውንስ እንደው ማቀናበር ምናምን እንዴት ተሰጥዋለህ ይሰራው ስራለህ ከራስህ? አሁን እንጂ አከጅሩት ይበራ ሰደተም ሙዚቃ አናቶችታ ሙዚቃ አናቶታ ጊታራስ ኪቦርዲስት ኮምፖዘራስ እቹ ደንዴ ሻጋዋን ኪየረቲ ጀልካበር ራጋማት ያንማቶች ቻጅራይቹ ነው ግራፊክ ላይ ተስማቴ ዋን ዋን እንደንዲ ዋን እንደ ትዝራ ስርቦተ ከቻይስ ወድሪ ወለሎና በሬሱ ንጅራኔ ለኮይሳን ወራን እንደንዲ ንጅራ ሶማሊ አኔሽ ረጉዳ ስርበከና ንማቶ ከተባ አገጠቁ ስርበክያ አይ መልካም ኤልሞ አሊ እስኪ ለኤልሞ አሊ ጀግና ማን ነው በህይወት ካሉም ከሌሉትም ኤልሞ ዳብጂ ጀኖኒ ወረገጥ ቢሱማ አመት ኦሮሞቲ ወሬገ ልቡሳኔ ከንዲ ወረገጥ ትልቀማ ሳቡማ ፈጋቴ ጅሬኛ ሳዶ አንገቴ አማንተና ለምንቲን በሻሼ ይቲንሽ አዳዲ ዮሐና ዲሴ ጋር ገለ ሰቦ ሮሞ ሰንጅ ፈልማ ወደሰንቱ ጄኖ ተክያይ ጨባ ካናፍ ረግን ለማታገሩ ፍንጃና አሜን። እንግዲህ ኤልሞ መድረክ ላይ ስራ እንደምትሰራ አቃለሁኝ። እስኪ በህይወት ያዘንከበት ቀን ይኖር ይሆን? የተደሰትክበትስ ቀንስ ምን ይሆን? ግዞ ተከለው ጃለላፊ ገመቹ ገዳፊ ጪኒ ወልወብረጅራ ጋፍኒኒን ወልስ እንደገሙ ጋፍኒኒን ገመቴስ ጋይቱ አይቹራ ኢሳን ከይሳጋ ከብያ ከምጄቲን ሲማ ጉያይ ትረካን እንትገመደ ማል ራይጋ ወነቲ ጋፊን ከይቹ ቢየለ የኔ ጥያቄ በህይወት ያዘንክበት ቀን አለ? መራር ሀዘን ጉያ ሰብኒ ኦሮሞ ድክት ከይ ፈልማሳ እትፉፌ ጋፊን እትፉፈቴ አሲፍ ቀበ አንስ ታርቲቫ ጋፕኒን እንደኔ ሰለተኝ ተከስብየን ላይ ደገይ ቢራስ ዴቤ ቢያን በጣን ቢያን ለምን እትዱም ቢያን ለምን ትበቀተ ቢያሱኒ እቹዳ ቢያሱኒቱ ባይ አና ቶሮንቶ ከይሰጅሩ ቢዋዱ ተቹካ አነቆፋም ዲነም እቹዳ ጋፕኒን ትገት ትቦይ ቢያሱኒ እቹዴ መልካም እንግዲህ አንድ ሁለት ጥያቄዎች ይቀርኛል። ኤልሞ እስኪ በዚህ ዜማ ረፍት እናርግ። penalti namni ma chinkata afrayo hamatte sporo hitimanta adunya tenatti namni ma chinkata afrayo hamatte sporo hitimanta gammadi gammadi me tabaddu jabaisi jirun sif me hoiti mantula tenas kalbi faddu tu fatte wanter tu tenas khikaddu namni mantula tenas kalbi faddu tu fatte wanter tu tenas khikaddu madi gam madi gam madi me tabaddu jabaisi jirun sif mi hoiti tabacha me wala day facha me mi ajalala me wali ki chancha macha tabacha me wala day facha me mi ajalala me wali ki chancha gamadi gamadi wow እጅግ ቆንጆ ዜማ ነው ገመዲ መጨነቅ አያስፈልግም እንደሰት እንጫወት ነው ይያልከ ያለው ኤልሞ እንግዲህ የኤልሞ ረጅም እቅድ ምን ይሆን የወደፊት አላማህ ምን ይሆን አላማ ያው ኩማን ጋፋ ድረጀል ከበሽ ነው ጋፋን ድረጀል ከበሽ አሚሌንት የጉቱታ ፉንትረም በጓይ አማሌ ያንኪያ አንገት አይታት ይያቲ ሰበቂ የመጥይ ዳበደ ረኮፊ ተጠመጅሩ ወሊነርማቾል ከምቆቀነ ማካከለ የሙዚቃ እየሰራህ አለ እየሰራህ ነው ወይስ እንዴት ነው አዲስ ካሴት የማውጣት እቀዳለህ አያ ጋፋ ደብረጋ ኢንተርኔት ያማጉ መተኮ ጋደብሬሽን ካሊን ዲቪ ተቆለከሽ ዲቪ ድንሽ ነው ጋለ ፈቡሌ አሞጋቱ ኮለሞጉ ተፋዳ ያንሳ ጋት ቦኒ ሶት ነው ሶት ተዳለ ይጓ ለሞጉ ተፋ ንባሰታ ማለ አማ ፈከስቲ ወኔ ነኝ ትጫጭሩ እህ ትንት ካሴቶች አሉ ስንት ሲዲዎች ወዲገና ካሴታ ዲዮ አልቦማ ኩደሰቂ ፍራ ፍሮማ ታይሽ አይ ባህለኛው እየዘጋ ነው ያለው ይባላል እነውነት ነው በጋርድ ምናምን የኦሮሞ አርቲስቶች በተለይ አሁን አዳዲስ የምትወጡት ማለት እንደው አሁን በቅርቡ ብቅ ብቅ የሚሉት ዘፋኞችም እንደው በጋርድ ነው የሚንቀሳቀሱት አንተ ደግሞ 13 አልበም እንዴት ነው ነገሩ በርከትከት ያለ ነው ግሎመ እጭ ነው ያ ማጽፈቀደ right ጥሩ ነው እንግዲህ እስኪ በቀጥታ ልጠይቅህ ኤልሞ ባውን ሰዓት ድሜው ስንት ይሆናል ምክንያቱም 9 ወልዳሃል የሙዚቃ ጀመርከው በጣም ቆይተሃል እንደው ለተቀራው አዲስ ለሚመጡት ዘፋኞችስ የምትለው ነገር አለ ወልን እንጂ ውዶን ጋ ነምኒ ሙዚቃ ከሰይሩፊ ከንጀከቡሌ የሮተካ ጀርብራትልን ነጋ ፈተሪት ማን ዴቪሳ ካና ዴቪሴ ታምሱ ጉዳይ ነንቀቡ ኢጀገቲ ቀብቶን ዳውቲ ከሰቲ ኢፍላልተ በይማከ ኢፍቻላቂሶ ድርቀማ አርቲስቶታቲ አርቲስቲን ከንማታቲ ከመታ ሳቲንቲ ዩ ከመታ ከቲ ከንታስታቲ ሶንጋፊ ዱቲጋ በተማ ሞታኔስ ወልደጉደታቲ ከናፍ አርቲስቲን ቶኮ ዩ ሐዋሰ ሰይኖ ዩ አፋን ሱንጀል ቀቡ ዩ አንጋሪ ሆጨቴ ሰበከ ሰቲስ ሚጃለተሞ ሰምን ብራትሊ ነከስማቲ ፍቀታ ከናፍ ጉዶኒን ዳሙፍ ዳውቲ ቲቱራ ኢፍላሉ ኢፍላልቴሞ ዋን ስትራቶ ላፊ ዋን ስትራንቶ ለይ ወጥቴ ዋን ሐዋሰ ገመቺ ሱፊ ዋን ሐዋስኒ ጥንጃለነ ጉዱራ ትራፌ ቡጀቹ ቆቲ ካርማ ጉዱወነን ተዳሞ አናፍ አንጀል ቀበስ ዲጀባታ ሐሚሌን ሽንቻግኒ ሙዚቃን ሙዚቃ ዳ ኢፊጃለ ጭቆብታ ዋን ኢፊጃለ ተከናሙ ተለክቲሂ ሙዳፍ ኤፈርቲ ጉዳ ሲርባቲሳ ያዳ ኮሪ ጅሬኛ የሮ ጉፉ ለጆቶ ስዱራ ዳበታ ከና ጉፉ ተናራን ተርካንፈች ውላፍ ኦክሶ ጉዳ ቀባች ውላቱ ለመረጅራ ከና ጋወኒ ምንዳ ሙፊ ጀባ ዳግ ጀርተንቲ ከልማንዳማ መቼም እንዳልሰማህ እንደማታልፈኝ እርግጠኛ ነኝ ኤልሞ አንድ ከማዳመሽ ፍቃደኛ ካልሆንክ እሺ ለዝላለው እንግዲህ የመጨረሻ ጥያቄ ያው ወደ ፖለቲካው ልወስድህ ነው ያው አርቲስት ነህ አንተ የህዝብ ድምጽ ነህ የህዝብ አይን ነህ ቀደምም እንደነካካኸው ብዙ ነገሮችን አነስተሃል በዘፈኖችህም ብዙ ጊዜ አድማጭህ እንደውም የነጻነት አምባሳደር እስከማለት የደረሱት በዚህ ኑካሳ ያኢልማን ኦሮሞ ያልክ በዘፈንከው ዘፈን ላይ ነውና የኦሮሞ ህዝብ ጥያቄ ወይም የኦሮሞ ማነው የኦሮሞ ነጻነት ግንባር ይዞት የሚንቀሳቀሰው አላማ ያረጀ ያፈጀነው የሚሉ ፖለቲከኞችም እንዳሉ የኦሮሞ ህዝብ እንደው ከተቀራው ህዝብ ጋራ እንደው በጋራ ቢኖር ምን ይመስልሃል አንተ? መልካም የኦሮሞ ህዝብ ያነሳው ወይም ኦነግ አንገቦት በፊት 40 አመት ሲጓዘው የነበረው አላማ ያረጀ ነው 21ኛው ክፍለ ዘመን ውስጥ እንዲያነት አካሄድ አያዋጣም ለነጻነት ወይም ከተቀራው ህዝብ ጋራ በጋራ ታግለ ነጻነትን ማግኘት አለብን የሚሉ አሉ። እንደውም እንደው እኚህ ዶክተር ፍቅሬ ቶሎሳ ሲገልጹ ኦሮሞ ኦነግ ከተቀራው ህዝብ ጋራ ታግሎ ቢሆን ኖሮ ዛሬ ኢትዮጵያ የምትባለውን ሀገር እንደውም ባስተዳደረ ነበር ሲያስተዳድር ነበር ነው የሚሉት። እሳቸው እንደውም ገጠል ብሎ የአማራ ተወላጅ በጭራሽ ኢትዮጵያን አስተዳድሮ አያውቅም ኦሮሞ ነው ሲያስተዳድር የነበረው ነው የሚሉት። እንደዛ ከሆነ እንደው አሁንስ እንደው ከተቀራው ህዝብ ጋራ ተባብሮ ታግሎ እቺን ሀገር እንደው ለማስተዳደር አይቻልም ብለ ታስባለ? ለምኔ ድራ ንርገ ቀባቴ ንርገ ኢገ ቀባቴ ዋኒ አትጀቴ ሆጂር ከን ወልተታት ቆፋ ሄሬና ማፍሌ ከንታ ለምኔ ሄሬ ይፈንቀብነ ይፈፉ ረካቴ ሂታሜ ቱማሜ አጄፋሜ መቃ ኦሮሞ ቲፊ መቃ ወለ ፊንሌ ግማጅሩ አመሞ ዴቪቴ አዋሳ ሮካን ሰባብ ሰብለምኔ ብራቲ ወጂን ከተካታና ሶኒ ሰባፊ ሰብለምን ድሯኒ ሶጂ ጅራቻ ጅራ አካያ ተክያ ተቀው ኤለሞቲ ሰባፊ ሰብለምን ወልቀበቴ ፈዲ ሳኒ ጉተቹረቲ ዮ አርካ ወልቀበታኒ ካን ሶኒ ሳላት ሁምኒቲ ግራሞ ጉባራ ልፍቴ ታዲሳን ታጃጅፍቱ ታዲሳን ያጅፍቱ ሰታዲሳን ቱንቱ ታዲሳን ጅፍቱ fide isi nakana taa jitte ushururu isi ngoda jitte ni tabe nyafi jire nyafi humna meshati kata kallega isu ndande isu umani oromo mirga isa ifi kaye ifi nifurati irkati kan saa kofa miti kan sabaf sablan miti le egun dirkamu mota oromo di umani oromo abba fede jalati bule yokan amata dibba dabri amata dibba fimal dabri kana hunda katamuma wani biya majiru agamati amma chana mani oromo ga kuma nan warku kanati nanna ba arar biya kanati ulantan sabab sallani wali tirani wana sanirra biya sanirra rakko me kan giya jira namni ruma jira hidma jira lallaba jira an wani nagati stokko sagale biyo itra inda ke dubarti takka kan hasu itu nutu kuba jule te nyetti gate isan qabsiise akkamale gode arran tan kuno dini akkamale tun je se te te nyata no kukase te kukase in bochu ke tun gatti vega kanaf umani oromo ifi in fratir kate fedisa kumna nguta te sabab sablam nidafille akkuma mirga fitabaro dirkama yokan sirna gada kan qabsuin umani oromo namam nidu eganama jalachu eganama kennuti kana umani birati sollan kenya sabab sablam min hundi ni bekani akasitu walin jirachu ni dandenya abban iya abbate ujisa kufuga መልካም ኤልሞአሊ እንግዲህ በመጨረሻ የኦሮሞ ሚዲያዎች ላይ ያለ አስተያየት ምን ይመስላል? ለኦሮሞ ህዝብም ለታስተላለፈ የምትፈልገው መልእክት ካለ እድሉን ልስጥ። አንዴ ጉዳይ ኦሮሞ ትዳሙ ይወሊ ገሉ ወሊ ራጩ ወሊ ቱምሱ ወሊ ፈልሙ ቢታዲ ጉጉሩትሌ ወሊ ወተኒ ወሊ ከን ወሊ አርጁሙ ድርቃማ ለሙማቲ ኢሰሱንቱ ላፋዳ ፍጀባሌ ወሊ ፍዴ ጀበይሳ ካናፋን ገደን ቢሰልጣ ወሊ ያፈታ ወሊ ቱምሳ ጉዱሩን ስንጆአኒ ሰበክ ያወኒን ዳሙርተና ጉዱንተና አሞ ወሪ ቀሶ ሞተሮ ሞቲፍ ንጨራይ ነጀው ወሪ ሞተሮ ሞቲ ዳበቲ ሞተሮ ሞ ቢሶም ሲነጀው ወሪ ወለበተ ይሄ ሞተሮ ሞቲ ዳበቶ አያላለቱ ተውን ቀቡ ጉዱ ጋራ ሳቲ ፈሶንታኔ አን ይሰርበት እኮ ከን ይሰርበይ ጅራ ይፈማውልኝ ያ ይሰከይ ሰቲ ጉዱ ወንን እንድበት ማለት አን ፖለቲክሽያና አንድ ቢዮ ታቆኒ ናብ ይቡ ቀጥ ደሞ ፍልባ ትያ ከን እንድበቻ ጅሮ ወንን እንጂ ያ ከምዴ ካንስራ ብረታ ሰሙን ቀራ አናመል እንጅሩ አኑ መጀለቴማ ትኩልችን ሄቱ ማሊቴ ሰኖማ ፊዲዋን ሀራዋ ዋን ሰሙዳ ቶላ ፊዲቲ ቆፋኒ ይያስተበል ይችላል ሲመለ ሲንከምኑ ጀነ ማልቱ መለ ሱመጀላ ከጀል ፈልነ ተበከይሳ ፍንቅልችኔ ለዲያ ዲዳስ አዋለ አባ ገራ በሌስኔ ወልመለ ኦላን ከምኑ ገሊ ከኛ በኔ ሀጊ ሰባፊያ ዱሃቲ ድርመኑ ካነ ጀቲ ካናፍ ሀጊ ሰባያቱ ለምን ሰባያቱ ከኤ ወሊ ኢነ ወሊ አዴ ቀብሶ ሰዓት ወጀቹ ገባ አከሽቲ ወሪ ኡማታ ኦሮሞቲቭ ቀብሶ አይካኖን ስድሪደቲ ዱቢላለኒ ወጂ ሳኒ ሻፍሲ ሱንድር ከመሳኒቲ አናጋ አናውኒ ናንታማ መልካም በኦሮሞ ሚዲያዎች ላይ ያለህን አስተያየት ሰጠንና እንሰነባበት ወላድ ወጭ ጋፋ ሼክ ነበልባል ፋጥ ወገለቶ ንጭራጩ ከይሰን ፎርማታ ሞታ ኦሮሞቲቭ ወደ ጉዳ አከላተን አብዲራ ፈዲከኛ ንጭራጩ ከይሰን ፉን ከይሰን ሄዱ ሄዱ ሰባፊስ ተዋቀባ ሲነልል ገለቶማ ወለ ዲጂታል ካናቲ ጀባዳ ጅናጨ ደደባ ቀብተነረቲ ሙሌን ወልያ ፈኒ ወልቀዳሩ ለትሪወር ገና አንገድ እንደ ይሰንጠቃ ወአን ትጅስተን ፉልቱራ ወኢየሱዳፍ ኢየሱዳፍ ከንተልካኒ ትጀባቹን ለይሰኒ ሄዱ ሄዱ ሄዱ ንሽንገለ ተውፈታ አጋ አብሽና ጀነሪሽን ተወዳጁ ድምጻዊ ኤልሞ አሊ ስለሰጠህን የህይወት ታሪክህን ሰፋ ያለ ተንታኞችም ስለለገስከን በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ስንሰናበት ያው የነጻነት አምባሳደር በተባልከው ዜማ ሰናበታለሁ። ማሎ ለፈራኑ ካሳ ይያልክ በመታቀነቀነው ይሆናል። ግን ኤልሞ መጀመሪያ በደምጽ አሰማንና ሙዚቃውን እየቀላላጅብ እንሰናባበዝ። Nukasa ya izma noromu nukasa Gabrum sanu nidem bukane itisa Kambira kambune idosa Bika jistan mara warai safinisa Kana jai bika jistan iti warai safinisa Agzeri stilling, malkamun ulumbanyi lahalau Thank you, gana toma fiyat ni ngayati ቹ ሐርማጆቻችን እንግዲህ ለነሰናበት ነው በተቀሩን ደቂቃዎች በጀመርነው ዜማ ደና ሆኖ ብለን ለነሰናበት ግድ ይለናል። ይተወዳጁ ድምጻዊ ነሆ ጎበና ሲኒዋምቲ አርሜ እያለ በሚያቀነቀነው ዜማ እንሰናበታለን። ሁላችንም ለልባችን መልስ እንስጣው። ነሆ ጎበና ወዶ አይደለም ሲኒዋምቲ አርሜንኪያ እያለ የዘፈነ ያለው። እንግዲህ እስከ ሳምንት መልካም ሳምንት ቸርወር ያሰማን። ደና ሆኑ። Ya el mango na da da ba si ni ngati har me